ፍቅሩ ምርኮኛ ደረገ ሳይዋጋልን ማረከ ሳይታገል ፍቅራሽን ነፍሱን እስከ መስጠት ወደደ የፍቅሩ ምርኮኛ ደረገ Thank you. ወደርኩ ንጉሴ ውበቴን ወደሃል።